በምድር ተሰማ በከብቶች በረቱ ቤትልሔም ከተማ ምንም ጊዜው ቢርቅ ቢታይም ርቆ ኢየሱስ ተወለደ ዘመኑን ጠብቆ በንሆነ መስኪን ረኝ አሁን ምልክት አይተናል አሁን አብሳሪ ሆነን ተረኝ አሁን የመሰራች በነው ሰማኝ ተወለደ ያለ መዳኒት ስሙንና አክበር በቀን በለሌ ተወለደ ያለ መዳኒት ስሙንና አክበር በቀን በለሌ እሰይ እሰይ ተወለደልን ምክንያት ሆነን ለመዳናች ተወለደ ያለ መዳኒት ነው አክበረው በቀን በለሌ ተወለደ ያለ መዳኒት ሰውንም አክበር በቀን በለሌ እሰይ እሰይ ተወለደልን ምክንያት ሆነን ለመዳናች እሰይ እሰይ ተወለደልን ምክንያት ሆነን ለመዳናች The ተወለደ አሁን ተወለደ አሁን ያለም ፍቅር አሁን ተወለደ አሁን ተወለደ አሁን ተወለደ ያለም ቤዛ አሁን ተወለደ ኑና ኑና ኑና ኑና ኑና ኑና ኑና መስከኑና ኑና ኑና ኑና ኑና ኑና ኑና ኑና መስከኑና ኑና ኑና ኑና ኑና ኑና ኑና እጻን ተወለደና ተወለደ አሁን ተወለደ አሁን ያለም ፍቅር አሁን ተወለደ አሁን ተወለደ አሁን ተወለደ አሁን ያለም ቤዛ ተወለደ ኑና ኑና ኑና ኑና ኑና ኑና ኑና መስከኑና ኑና ኑና ኑና ኑና ኑና ኑና ኑና መስከኑና ኑና ኑና ኑና ኑና ኑና ኑና እጻን ተወለደና ተወለደ አሁን ተወለደ አሁን ያለም ፍቅር አሁን ተወለደ አሁን ተወለደ አሁን ተወለደ አሁን ያለም ቤዛ ተወለደ አመት ዓለም ተቀየረልን በመድኃኒዓለም አመት ዓለም ተቀየረልን በመድኃኒዓለም አመት ዓለም ተቀየረልን በመድኃኒዓለም አመት ዓለም ተቀየረልን በመድኃኒዓለም አመት ዓለም ተቀየረልን በመድኃኒዓለም አመት ዓለም ተቀየረልን በመድኃኒዓለም አመት ዓለም ተቀየረልን በመድኃኒዓለም አመት ዓለም ተቀየረልን በመድኃኒዓለም የማርያም ልጅ ኢየሱስ ለዓለም አማለደ ተወለደ ተወለደ እሰይ እሰይ ተወለደልን ያለም ሲሳይ ያለም ቤዛ ያለም መድኃኒት ቤትልሔም ላይ ስጋ ለብሶ ራሱን አዋርዶ የተገነዘው የእግዚአብሔር ልጅ ኢየሱስ ክርስቶስ አዳኛችን ነው። ኢየሱስ ተወለደ ኢየሱስ ተወለደ ኢየሱስ ተወለደ ኢየሱስ ተወለደ ኢየሱስ ተወለደ ኢየሱስ ተወለደ ኢየሱስ ተወለደ ኢየሱስ ተወለደ አምጡ ለሱ ሚገባ የክብር ጋር ከርቤውን እጣኑን ሳይቀር ለሱ ይዘምሩ በበረት ተወልዶ እኛን ጌጠኛ ያረግን ልናመል ተጠራርተናል ፍቅሩን አስሩ ተወለደ ተወለደ ተወለደ ተወለደ እሰይ እሰይ ተወለደልን ያለም ሲሳይ ያለም ቤዛ ያለም መድኃኒት ቤትልሔም ላይ ስጋ ለብሶ ራሱን አዋርዶ የተገነዘው የእግዚአብሔር ልጅ ኢየሱስ ክርስቶስ አዳኛችን ነው። ኢየሱስ ተወለደ ኢየሱስ ተወለደ ኢየሱስ ተወለደ ኢየሱስ ተወለደ ኢየሱስ ተወለደ ኢየሱስ ተወለደ ኢየሱስ ተወለደ ኢየሱስ ተወለደ